አደም ለጌታችን እግር እንደንደ ቢላህ ሱብሃነሁ ራሲ ተገዛው ጌታችን ከዚህ ሰው እዚህ ደነግጦ አይቀር ባለፈው ሆነ ወጣ እንደዚህ ክራት እየተራ ይያለ እሪክ ቶቶ አተፈጠረው ሰው ሰው ይሄኩ ምንም የሚያፈራኩ ነገር አይደለም አላህ አለው ካሉ ሰላ አላህ ባዕድ አላህ ማነቸውም ያውቁት ረሱልላህ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰለም ይችን ሐዲስ ሲናገሩ እሪክ ያለው እንዴ አላሉም አቡበክር ሲዲቅ ዑመርም አልጠየቁ እና አምዳም አልጠየቁ እና አልይም አልጠየቁም ያ ሁሉ አጅል አስሐባ ለዲናቸው የተንገበገቡ ሰሐቢዎች አልጠየቁም ገብቷቸው ተቀብለው አመነውበት ይደዋል ጀምጃዎች ግን መጥና ሪጅል አለው ካንተኛ ጋር ተመሳሰላል ስለዚህ ንቶ ሪጅል አይደለም ይሄ ነገር ሌላ ነገር መሆን አለበት ደንግጠው እኮ ደንግጠው ነው የተረጎሙት በሌላ የተረጎሙት ከዋናው ደንግጠው አስደንግጧቸው እብኑ እንተና እብኑ አባስ አንድ ተናገሩት ነገር አለ የሆነ ስለአላህ ባህሪ ሲናገሩ አንዱ በጣም ሲዘገን ነው አይ በጣም ሰውነቱ ሲቆማተር ሲያዩት ምን አሉ ቆይ አንድ ነገር ምንድነው ሙህከማት ሲነገራ ስለ ሶላት ስለ ዘካ ሲነገራችሁ ተከብላችሁ ተባላችሁ ስለአላህ ባህሪ ሲነሳ ግን ይዘገነናችኋል ምን ሆነሱ ነው ለምንድነው እንደዚህ መስወቁት ብለው ነው የተናገሩት ማን እብኑ አባስ ነብዩ አለይሂ ሰላቱ ወሰለም አለው ካሉ አለው ወላኪን ላ የክፈሁ ሪጅሉህ ሪጅል መክሉቃት አይመስልም እንየው ወቀውሉሁ ሰለላሁ ዐለይሂ ወሰለም ነብዩ አለይሂ ሰላቱ ወሰለም እንዲህ ይላሉ በሐዲሳቸው ሙተፈቅ አለይ ቡኻሪ ሙስሊም የዘገቡት ነው አናነስ ኢብኑ ማሊክ የተዘገበ ሐዲስ ነው ላ ተዛሉ ጀሃነም ጀሃነም አትወገድም አሉ ነብዩ አለይሂ ሰላቱ ወሰለም ጀሃነም አትወገድም ዩልቃ ፊሃ ውስጧ ይወረወራል ወደ ውስጧ ይወረወራል ምን የጀሃነም ሰዎች ይወረወራል ይጣላሉ ወደ يدخلون على اللي يجبالوا على اللي يتبالوا يوروا على اللي هم يستلق نجر اللي يجبالوا يجبالوا يجبالوا يجبالوا يجبالوا يجبالوا بزي بزي بزي يتبالوا بستنجلوا يتبقى شوال لارد انجلات قبالا متعنا جبالة امي الله إياه يهن يوروا على اللي يجبالوا عربية تكاكا مراد لا تزالوا جهنم جهنم أتوى قدما لنبي عليه الصلاة والسلام يلقى فيها يوروا رباتال وهي تقول السلام تلالج من تلالج አልሚን ነዚ ሌላ ተጨማሪ አለ ተላለፈ አትሞላም እኮ አልሚን ነዚ አሁንም ይመጣል ግሩፕ አልሚን ነዚ አሁንም ይጨመራ እናንተ ጠጅ ወዳማ ጀሃነም ማለት ይሄ ሁሉ የሚገርመው እኮ ከ 1999 አንድ ነው አይደል ጀነት ይገባል የሚባለው አስቡት ይሄ ሬሽዮን ተመልከቱ አንድ ብቻ ነው የሚገባው ሬሾው እንደዛ ነው ለአለሁ አሁን ብናየው እንደዛ ላይሆን ይችላል ግን እነ እጁጅ የሚባሉ ሌሎች ኡማዎች ማለት የጅኑ ኡማ አለ ከዛ ሁሉ ስናነጻጽረው ጀነት የሚገቡ ሰዎች በጣም ጥቂት ናቸው ጀነት እንደውም አዲስ ፍጥረት አተፈጥሮ ነው የሚሞላት ሌላ የሚገቡ አሉ ወደ ጀነት ይሄ ሳቢት አለ ላተዛሉ ጀሃነም ጀነት በጣም ሰፊ ነው ላተዛሉ ጀሃነም ጀሃነም አትወገድም ወልቃፊያ ይጣልባታል ይወረወርባታል ወይ ተቆል እሷም ትላለች ካልሚ መዝግ ሌላ ተጨማሪ አለ ትላለች ይሄን ምን ብለው ፈስረውታል ካል ማለት ሊነፍይ ነው ብለው ፈስረዋል ካልሚ መዝግ ማለት ለይተ መዝግ በቃ ላ ኡሪዱል መዝግ ተጨማሪ አልፈልግም ትላለች የማይባል አባባል ነው ካልሚ መዚድ ተጨማሪ አለ ትላለች መጨረሻ ላይ ሀታ የዱዑ ረቡል ዒዛ ረቡል ዒዛ ያስቀምጥባታል እሪጅለው እግሩን ያስቀምጥባታል ቃን ያረጋታል ይረግጣታል ማለት ነው ጀሃነም አላህ ወፊ ሪዋያ በሌላ ዘገባ አለያሃ ቀደመሁ ቀደሙን ያስቀምጥባታል ቀደም ማለት እግር ማለት ነው ያው እሪጅሉና ቀደም አንድ ናቸው ያስቀምጥባታል ፈየንዘዊ ፈየንበሙ ማለት ነው ፈየንዘዊ ይሸጋሸጋል በአዱሃ ኢላ ባዕድ ከፊሉ ወደ ከፊሏ ምን ይላል ይጠጋጋል ትጨመቃለች ማለት ነው ፈተቁል እንዲህ ትላለች ቀጥን ቀጥን ትላለች በቃ በቃ በቃ በቃ ትላለች ያን ለምን አንድ ቃል የገባው ነገር አለ አላህ ለአምላአነ ጀሃነመ ለአምላአነ ጀሃነም ሚነል ጅነቲ ወናሲ አጅማኢን ይላል ከሰውም ከአጋንንትም አድርጌ እሞላሻለሁ ችግር የለም ቃል ገብቶላታል ከዛ ነው ሲጀምር ሐልሚን መጅስ ስትል መጨረሻ ላይ ሪጅን ያስቀምጥባታል አንደው ይባዱ ሐይላባት ከፊሉ ወደ ከፊሉ ይጨመቃል ተጣባለች ማለት ነው ይጨመቃለች ይረጋ ከተቆሉ ትላለች ቀጥን በቃ ሐቂ ትላለች በቃ ትላለች ሐዲሱ ሙተፈቅ አለይህ እዚህ ላይ ምን ብለው ፈጥረዋል መሰላችሁ እስኪ ወደ እሱ መዛ መሰለኝ አሸህ ማብራሪያው ስንገባ ቀውሉ የሚለው ቃል ላተዛሉ ጀሃነም ጀሃነም አትወገድም አሉ ነብዩ አለይሂ ሰላቱ ወሰለም ጀሃነም ማለት ምን ስም ነው ምን አስማኢና ከጀሃነም ስያሜዎች ያንዱ ጠበቃ ያንዱ በር ስም ነው ያንዱ ክፍል አንዱ ክላስ ማለት ነው አንዱ የጀሃነም ክላስ አንዱ የእሳት ክላስ ጀሃነም ይባላል ምን አስማኢና ከጀሃነም ስሞች አንዱ ይሄ ነው እነ ላልባ እነ ካኢ እነ ጀሃነም እነዚህ ንዛብ ኢለ በሌላ አባባል ደግሞ ተብሏል ስሜት ቢዛሪ ጀሃነም ተብላ ተጠራችታል ሊቡዕድ ቀዕሪሃ ጥልቀቷ በጣም የራቀ ስለሆነ ሊቡዕድ ቀዕሪሃ ቀዕር ማለት ጥልቀት ማለት ነው ጥልቀቷ በጣም የራቀ ስለሆነ ጀሃነም ተባለች ጀሃነም ተባለች እሳት ጀሃነም ተባለች ለምን ተባለች ከእሳት ስያሜዎች ውስጥ አንዱ ነው ለዛ የሚባል አለ ገያ የሚባል አለ ሰዒር የሚባል አለ ጀሒም የሚባል አለ ጀሃነም የሚባል አለ እነዚህ ሁሉም አንዴ ታሪክ ስለላት የሚገባበት ሌላው የሆነ ነገር የሚገባበት ሌላው ተውሂድ ቃል የሚገባበት ሌላው የሆነ ነገር ያለ የሚገባበት ለየራሱ የራሱ የሆነ እንትን አለ ደረጃ አለ ጠበቃ ጠበቃ ጀሃነም ጠበቃ ከእሳት ደረጃዎች ውስጥ አንዱ ደረጃ ነው ጀሃነም የሚባለው ምን አስማኢና ከእሳት ስያሜዎች ውስጥ አንዱ ነው ሌላ በሌላ አባባል ስሜት ጀሃነም እሳት ጀሃነም ተብላ ተጠራች ለምን መሰላችሁ ለምንድን ነው ሊቡዕድ ቀዕሪሃ ጥልቀቷ እጅግ የራቀ ስለሆነ ነው ወቂለ በሌላ አባባል ደግሞ ጀሃነም ለምን ተብላ ተጠራች ከተባለ ሊዙልመቲሃ በጣም ጨለማ ስለሆነች ነው ጨለማ አለም ሚነል ጅሁማ ጅሁማ ከሚለው ቃል የመጣ ነው ጅሁማ ማለት ወይ ዙልመቱ ጨለማ ማለት ነው ጀሃነም ማለት ጨለማ ትምታላችሁ ከምን የመጣ ነው ከተባለ ስርወቃሉ ምንድነው ጅሁማ ከሚለው የመጣ ነው ጅሁማ ማለት ምንድነው አዝልማ ስለዚህ ጀሃነም ዛሊም ማለት ነው ጨለማ የሆነ ነገር ማለት ነው ላተዛሉ ጀሃነም እቺ ጨለማ እሳት አትወገድም ይልቃ ፊሃ ይጣልባታል አይዩጥረሑ ፊሃ ወደሷ ይወረወራል አህሉሃ ነዋሪዎቿ የእሷ ሰዎች ማለት ነው ይጣላሉ ወደሷ ይጥረሑ ኢለይሃ ወደሷ ይወረው ፊሃ ወደሷ ውስጥ ይወረወራሉ አህሉሃ የእሷው ሰዎች ማለት ነው የጀነት ሰዎች ሳይሆኑ የእሷው ሰዎች ወደሷ ይወረወራሉ ወይ እሷም ተቆል ትላለች ሐልሚን መዚድ ሌላ ተጨማሪያም ለነ ትላለች ሌላ ቻለ ትላለች አይተቁልቡ ዚያዳ ጭማሪ ተፈልጋለች ለሰዓቲሃ ሰፊ ስለሆነ ወቀድ ወአዳህ አላህም ቃል ስለገባላት አይየምላአሃ ሊሞላት ቃል ስለገባ ያንን ትፈልጋለች ሐልሚን መዚድ ትላለች ተጨማሪያም ወተቁሉ ሐልሚን መዚድ ቁርአን እኮ ነው ቁርአን ነው አይተቁልቡ ዚያዳ ማሬ ተፈልጋለች ለሰዓቲያ ተፍሲ ስለሆነ ወቀድ ወዳ ወአዳህ አላህም ቃል ገብቶላታል አይየምላ አህሊ ሞላሽ ሐታ የዳአ መጨረሻ ላይ ያስቀምጣል አላህ ረቡል ዒዛ የዒዛ ባለቤት ያስቀምጣል ለሐያሉ ጌታችን ያስቀምጣል ፊሃ እዚች ጀሃነም ላይ ያስቀምጥባታል ሪጅለሁ እግሩን ያስቀምጥባታል ለማካነት ናሩ እሳትቱን ጊዜ ፊጋየት አልክብር በጣም ታላቅ ስትሆን ጊዜ ፊጋየት አልክበር በጣም ትልቅ ስትሆን ጊዜ ወሳአ ሰፊ ስትሆን ጊዜ ወቀድ ወአዳህ አላህም ቃል ገብቶላታልና ሚልአሃ ሊሞላት ቃል ገብቷልና ወካነ ደግሞ ሆነ ሙቅተዳ ረህመቴ የሱ እዝነት ደግሞ የሚያሳየን ነው ስብሓና ራት የተገባው ጌታችን አላ ዩዓዚበ እንደማይቀጣ የተረጋገጠ ነው አሐደን አንድንም አካል ቢገይሪ ጁርሚን ያለ ግፍ ስለዚህ ታጠቀ ወዕደሁ ጌታችን ቃሉን ያከብራል ወወዛ አለይ ሀሪጅለው እግሩን ማስቀመጠባት ለዚህ ነው ቃሉን ለመሙላት ማለት ነው ደግሞ አለ ይህ ሀታ የዛ እስከሚያስቀምጥ ድረስ ይህን ጥያቄ ትጠይቃለች ነው ጃሃን ነው ምን ትላለች እይ ግባቸው አይደለም ስን ምንቀራል ሐልሚን መዚድ ትላለች ሀታ የዛ ረቡልዕዛ ያስቀምጣል ምን ያስቀምጣል ሪጅለሁ ያስቀምጣል ለምን ለማካነችና እሳት ሆነችና ምን ሆነች ፊጋየቴ አልክበር በጣም ትልቅ ሆነ ሰፊ ማለት ነው በጣም ትልቅ ግዙፍ ማለት ነው ግዙፍ ስለሆነችና ወሰዓት በጣም ሰፊ ስለሆነ ያንን እናም ደግሞ በተቀናሪ ወቀድ ወአደሃ አላህ አላህ ቃል ገብቶላታል ሚልአሃ ሊሞላትም ቃል ገብቷል ሰፊናት በጣም ግዙፍናት ቃል ገብቶላታል ይህን ሁሉ ስለላይ ሌላ ተቀማሪ ሰው ሊያስፈልግ ነው አብዲስ ሰው ፈጥሮ ያስገባል እንዳይባል አላህ እንደዚህ ጓሊ ማደለም ምንም ወንጀል ያልሰራን አካል አምጥቶ ወደ ጀሃነም አይከተም ወደ ጀነት መስከት ግን ያለ ነው አንደኛ ለብዙም ተናግሯል ሁለተኛ እንደ አቅልን የሚያስቀይዳል ጀነት ሁራል አይኑ ተፈጥሯል ምንም ሳይሰሩ ሌላ አዲስ ፍጡር ፈጥሮ ጀነት ውስጥ ሊያስገባ ይችላል ለምን ይዕና ነው ጀሃነም ውስጥ መከተት ማለት ግን ያላጠፋን ህዝብ ፈጥሮ ጀሃነም ውስጥ አይከተም አላህ ተባባና አይደል ስለዚህ አዲስ ፍጡር መምጣት የለበትም لما كانت النار اساته في غايه الكبر والسعه بتام سكت ما جزء في كل جزء وقد وعدها الله اللهم قال كده جبالات من اها اندني مولات دهكمو وكان هنا من مقتضى رحمتي يسو اذنته يمتقمو نجر الله يجيتاكن اذنته يمتقمو سبحانه قرات يتجباو جيتاكن اذنته يميافردان نجر الله يعذبه على مقطع على مقطعه انه يميافرد احد عند لما قال ده يقطم الله غير جرم يعني بدل على كيف يقطم ስለዚህ ሌላ የሚገባ የለም ማለት ነው ገርተው አለቁ ሁሉ ጃንም አልሞላች ሞላሻሉ ብሏታል ሞላሻሉ ማለት ምን ያደርጋታል ማለት ነው ሲያስቀምጥባት ምን ትሆናለች ስፋቷ እየጠበበ እየተጨናነቀ እየተጨናነቀ ሲመጣ የጃንም ሰዎች ይሞሏታል ማለት ነው አጠበባት ሳይዟ ከጠበበች ረገጣት ሳይዟ ይጠባል አይደል የዛን ሰዓት ሞላች ማለት ነው ፋጥሞ መጀመሪያ ግን ሰፊ ተደርጋም እንትን ያለች የተፈጠረች ኳላ ላይ እንደሚረቅጣት ለምንድን ነው ይሄን ያደረገው መጀመሪያ ቀባባ አድርጎ በሰውት ቁጥር ለከመልካ መስራት አይችልም ይችላል አላህ ወላኪን ለህክመቲ ይሄን ካደረገ በኋላ ረቅጦ የሚያቀብልን መጀመሪያ አላህ እኮ ከፈለገ መጀመሪያም ጀሃነም መፈጠር ላይኖር ይችል ነበር አንጨቃጭቁም ስለ ጀሃነም ምራው ለምን አደረገ ለምን መጀመሪያ ጀሃነም ሲናደረገ ጀነት ብቻ ያደርገው እዛው ውስጥ አንገባም ብቻ እና ደግሞ የጌታችን አላህ ይዓዘብ አሐደን ማንንም አይቀጣም በገይሪ ጁርም ያለ ግፍ ያለ በደል ያለ ወንጀል ስለዚህ ሐቀቀ ወዕደሁ ቃል ኪዳኑን አከበረ ሐቀቀ አረጋገጠ ወዕደሁ ቃል ኪዳኑን አረጋገጠ ጌታችን ለሞላሻለሁ ብሏት ነበር እና ምን አደረገ ወወዳ عليها ላይዋ ላይ አስቀመጠባት ሪጅለው ጌታችን እግሩን አስቀመጠባት በዛን ሰዓት ምን ሆነች ተየንዘዊ بعضها الى بعض ከፊሉ ወደ ከፊሉ በመጠጋጋት ተጨናነቀለች ምን ትሆናለች ማን ተቀባለች ሳይባል ይሄ አላህ እዝነቱ ነው አየንገሙ ይጠጋል የንዘው ይላል ተየንዘው ይላል አየንገሙ ይጠጋል بعضها الى بعض ከፊሉ ወደ ከፊሉ ይጠጋል ወየተላቃ ይገናኛል ወራሳሃ ጣፍና ጣፋ ይገናኛል ولا يبقى فيها الصوت አይቀርም ፈብሉን ትርፍ ቦታ አይኖርም አን اهلها ከነዋሪዎች ሰዎች ተስቦ ታይኖ አፍና ጻፎን ያገናኙዋል ፊሃ عليها ፊሃ ማለት ውስጥ ያስገባል ማለት አይደለም عليها بمعنى عليها ሌላ ሐዲስ ማለት አንደኛ عليها መሆኑ ሁለተኛ السماء ያለው ላይ ነገር ያጫውታል ፊ بمعنى على ነው የምትመጣው ፊ بمعنى على لو صلي بنكم في جزء النخل على جزء النخل على الله عين الله في السماء بمعنى على السماء مالك نزل فيها جهنم وسط اللي تدرك يفاتن يحكموا فيه هاي كتب هيم ضمو يتقال ينزوي مال من دون تقال ويتلاقى ورفع من مالك شافنا شافه ፈተቁሉ ትላለች ሲጨንቃ ቀጥል ቀጥል በቃ በቃ ሐስቢ ሐስቢ በቃኝ ትላለች ወይክሲኒ ይበቃኛል ትላለች ሐስቢ በቄ ነው ወይክሲኒ ይበቃኛል ይበቃኛል ትላለች አልሚ መጊድ የሚለው አባባል ቀጥላል ማለት ነው ጀሃነም ትናገራለች ማለት ነው አይደል ጀሃነም ትናገራለች እንደውም ይፎካከራል አይደል አንል ጀነና የድኹሉ ፊየ المساكين ትላለች እኔ ጀነት እኔ ውስጥ ምስኪኖች እኔ ውስጥ ሙጃሂዲኖች ይገባሉ ስትል ተቆሉ ጀሃነም እየ እየ አልሙተከብሩን ኩራተኞች እኔ ውስጥ ናቸው አልጀባሩን አንባገነኖች በደለኞች እኔ ውስጥ ናቸው ትላለች ሁለቱንም ይገላግላቸዋል አላህ። አንቺም መዝነቴ ነሽ ማዝነላችሁ ሰዎች ባንታ ዝነቷል። አንቺም ቅጣቴ ነሽ አንቺ አዛቢ ወአጅቡ ቢኪ ማን አሻ የፈለኩትን መቀጣብሽ ነሽ። ዝም በሉ ለሁላችሁም ቃል አለ እሞላችኋለሁ ብሏቸዋል። ያቺን ቃል ኪዳን የሚያከብረው አላህ እዚህ ማለት ተግባባን። ደግሞም ትናገራለች ቀጥን ቀጥን ትላለች ናአም ትላለች። ነብዩ አለይሂ ሰላቱ ወሰለም እንደማረጃ አሚን ተቡክ ከተቡክ ዘመቻ ሲመለሱ ተራራው ላይ ቅሲሉ አዟት መዲና هذه طابات ما دول ይመታይትኩ ጣባናት ጣይባናት መዲናናት ከላይ በኩል ያለው ደግሞ ጀበሉ ኡሁድ ያ ከላይ በኩል ያለው ደግሞ ኡሁድ ተራራ ነው። ርቀት ላይ ሆኖ ያታያችሁ ነው ሰዓት ያቁታል እኮ እንዛም ግን በቃ መግለጻችሁ ነብዩ አለይሂ ሰላቱ ወሰለም ወስጣችሁ هذا ኡሁድ ያ ኡሁድ ነው ጀበሉ يحبنا ونحبه ይወድናል ለህ ተራራ እንወደዋለን አሉ። ማን ተራራው ኡሁድን ተራራ ይወድናል እንወደዋለን አሉ። ተራራው ሰው ሁሉ ድንገሮ ሁሉ ከብት ሁሉ እንዴት ያጣል የሚገርም ነገር አላህ ሰው ቆታል ማለት ይናገራል። ይወድዳል መስከመው ደግ ዑዛካል እስከመው ደግ የሚደርሳል። ነብዩ አለይሂ ሰላቱ ወሰለም ነብዩ አለይሂ ሰላቱ ወሰለም መዲና እመክቲብ ውስጥ ያለው እንትኑ እንትን የሚያደርጉበት ኹጥባ የሚፈጥሩበት ሚንበሩ ከመሰራቱ በፊት ዛፉ አጠገብ ነበር ያለው ኹጥባ የሚያደርጉት። ልክ እሳቸው ሚንበሩ ተሰርቶላቸው ሚንበሩ ላይ ሆኖ ሲፈጥሩ ካኔ ይህን አልጀደ በጣም ያለቀስ ነበር። ምኑ ዛፉ ዛፉ فنزل النبي صلى الله عليه وسلم عن المنبر ففكك عمشير عيزو عيزو عيزو عيزو عيزو عليه الصلاة والسلام حتى يصبح العصر الصام. والشاهد من الحديث كحادثين من الردون قرن منه أن فيه الزي حادثوث إثبات الرجل والقدم لله تعالى لا الله قدمنا رجل داله أئمة وستاكسين هلو تقبلوا تنهيك إمام أحمد أي قوة سنبه رجل رجل نوم به رجل كو هاي تجبنوا بلو يسكسر سواء لا باته لا عدل والله الرجل هو الرجل كما يليك بالله كما يليك بجلاله كالله قار بميهد ملكو الله رجل الله فمن ما ينس ملكو عندك تأوله أو عندك تفكره يهي يجهن جاو الساب طابع النبلون يتنقر إمام أحمد أن فيه الزي حديثوس إحباط الرجل رجل تردابطان والقدمي قدمم رجلنا قدم كما ساتين نتالله سبيا لله تعالى على الوجه اللائق بميسمع ما ملكه به سبحانه فجيت هالشنجار بميهد ملكه ما نم سلفون الصالح سلالة أولى تقول متك ما يسلم جهن جاوسنا معتزلة وسمسونه أمون يكفح صلوتنا اللي زهينة تربشي تكتل شباوس تكتل رجل اللو قالك كل من اللي يهو كنيا سولي جاس نفسه الكون وهو يه رجل مالم من صفات الذات የዛት ባህሪ ነው ከልወጂህ ወልየት እጅና ፊት እንዳለው ነው። ፊት አለው ብሎን ነበር አው አለው ብለናል። ይሄዳለው ብለናል አው እሪጅላለውም ተባለ አው በቃ አው ንከፈራለ እዚህ አለ ለአይኒ ወራ ለምን ታውል بنتጠም ሰለፉነ ሷሊህ ጋር ነው የምንገጠው። ሰለፉነ ሷሊህ አንድም የለም አንድም አወለ የለም። ስለዚህ ሰለፉነ ሷሊህ ብቻ አወሉትን ደግሞ እኛ ዲናችን ሐዲስን ቁርአንን ስንረዳ على فهمي من لهم من الرجل بل نمال لهم فقيدة سن بالنسبة لي يتمسر رسلهم بعض ساعات هي بجيتها لزيادة عجيرة وستهد من اللي طبعا جماشو بفولوتي كاتو يتوالي جماشو يهون عيدولي بجيتو بتالي جماشو بعض ساعات اني افكر عن اسموه صار بكا سلفنا الصالح من بلوال لك اينا مهديه سلفنا الصالح كالزاوت قال له زمناوي جزاوي فتوى هذا بان لفل قواد تيري لك لله دليل ያለው የፈለገው እንድከተል ያለል ካለ ግን አለ العين والرأس الى الحديث من النبي عليه الصلاه والسلام ምንም ድርድር ብሎ ነገር የለም። ተባባና አይደል والله تعالى اعلم الله يبلغ ያውቃል። وقد غلط تساقطوان في تفسير هذا الحديث يهن حديث بمترجم ذريا لاي تساقطوان المعطله معطله ويتساقطوان حيث قالوا اندي بلاوالنا قدمه قدم مالك نوع من الخلق يفطرات عينه نوال يفطرات عينه نوال وقالوا رجل رجل مالك ده جماعه من الناس يسو جروبوچ ናቸው رجل የሚባሉ ሰዎች አሉ። አንደ ልጅ ከገረዋለ ሰው ሐልም المزيد مالك حتى يدعو رب العزه رب العزه አስቀምጥባታል في جهنم لاي رجله مالك رجل የሚባሉ ህዝቦችን ይከታቸዋል። ፈሐለ ማይነው የት እንደሆነም አናውቅም ሪጅል የሚባለው ህዝቦች ያሉ ብለ ፈጥረውታል። ይሄ ነገር ጀሃነም መግባት ያለበት ፍጡር ነው አሉ። አምሮ ያለው የሰው ልጅ ዘር መሆን አለበት አሉ። ምን ከተፈነው ሲገልጡ እኮ እንሰፉስ ብንላቸው አይገቡም አፈር ነው የሚሆኑ ይሄ ነገር አምሮ ያለው ትዛዝ ታዝዞ እንዲህ ያለ ፍጥረታት መሆን አለበት ይሄ ደግሞ አልተነገረም እንደዚህ አይነት ፍጥረት ሪጅል የሚባል ፍጥረት እንዳለ አልተነገረም ቀደም የሚባል ፍጥረት እንቻለን አልተነገረም ቀደም የሚባሉ ህዝቦችና ሪጅል የሚባሉ ህዝቦችን አላህ ጀሃነም በጣም ቁጥራቸው ብዙ ነው አሉ እሱን እነሱን ሲከተባት ትሞላለች ማለት ነው ጌታችን ያን ያስቀምጣል ማለት አይደለም ብለው ተናግረዋል ቀደሙ አይነው من الخلق የፍጥረታት አይነት ናቸው وقالوا እንዳሉ ሪጅሉ حتى يضع رب العزة فيها رجله ማለት ሪጅለህ የሚለው ቃል جماعه من الناس የሰው ግሩፖች ናቸው كما يقالوا እንደሚባል ሪጅሉ ጀራድ ማለት ያንበጣ መንጋ እንደሚባል ማለት ነው ሪጅል ማለት እዚህ የሰው መንጋ ነው አሉ ሪጅል ጀራድ ይባላል ይሄ ጀራድ ማለት ያንበጣ መንጋ ማለት ነው ያንበጣ መንጋ ማለት ስለዚህ ጀም ሪጅል ማለት የሰው መንጋ ማለት ነው አሉት። ወረዱ አላ ሀዳ በዚህ ላይ የምትሰጥ መልስ ምንድነው? አዩ ቃለ ኢነ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰለም እንዲብለዋል قال እንዲብለዋል ነብዩ ሐታ የባ እስከሚያስቀምጥ ነው ያለው ወለን ይቁል አላለ ሐታ ይልቃ እስከሚጣል ድረስ አላለ እስከሚጣል ቢሆን ኖሮ የጀሃነም ሰዎች ናቸው ያስቀምጥባታል ማስቀመጥ ያደረቃ ነው እንዴ ያንንም ስኮን የሚገቡት ሰዎች የሚቃጠሉ ከሆነ ስለዚህ ያስቀምጣል የባ ራስ የሚለው አረብያ ለዚህ መረጃ ይሆናል ነብዩ አለይሂ ሰላቱ ወሰለም حتى يضع እስከሚያስቀምጥና ወለም يقول አላለ حتى يلقى እስከሚጣል አላለ ወደ جہነም ይወረወራል እንጂ ይቀመጣል አይባልም አግባባን አይደል جہነም የሚቃጠል አካል ቢሆን ኖሮ ሪጅል የሚባል ህዝብ ቢሆን ኖሮ حتى يلقى فيها او حتى يلقي فيها او حتى يلقي الله رجله رجل من يبالكن حزبوش الله كم يطلعكو درس ودي جهنم النور يلقان من يبال قران من ذا حتى يبقى ولم حتى يلقى كما قال في اول الحديث اول الحديث لي يلقى فيها نار يلقى فيها الذي جابو يلقي حتى يضع منه حتى يلقي رب العزة فيها ሪጅለሁ ቢሆን ኖሮ ሪጅ ያጋጣሚ ህዝብ ሊሆን ይችል ነበር እንዴ በተርጣሪ ማለት ነው እንዴ በአረብኛ አጠቃቀም እንኳን አሁን ትራሽ በአረብኛ አጠቃቀሙ አይደለ መጀመሪያ በሐዲሱ የሚያስኬድ አይደለ በምንም አይነት መልኩ መረጃም የለም ይሄንን ሰለፉን ሷሊሁን እንደዚህ ብለው አልተረዱ አንተም ተውላል መጣም ይሄ ጀምያዎች ከመጡ በኋላ ነው حتى يضع رب العزة رجله ማለት ሪጅ የሚባሉ ህዝቦች ናቸው የሚለውን አመለካከት ያመጡት ጀምያዎች ከተፈጠሩ ጀምሮ ነው ይቅርንጫት ይመጣው ከዛም በፊትም ሪጅል ማለት ህዝቦች የህዝብ ስም ነው ብለው አልተናገሩም እንዴ እጁጅና እንደመጅጅ አልተነገረም የጁጅማ ጁጅም ይባሉ ጅን እንዳለ ይሄን ተምረናል አይደል መላእክት የሚባል ዓለም እንዳለ ሰው እንዳለ ሪጅልና ቀደም የሚባሉ ሰዎችን አስተማን አጥተ ይባ ወለኔ ቁል አላለም ግፋቷል ሪጅል ህዝቦች ቢሆኑ ኖሮ ምን ይባል ነበር አጣ ዩልቂ ወይንም ዩልቃ እስከሚጣል ድረስ አጣ ዩልቂ ከሆነ ታርጀት ፍዙ መስላችኋል የዶዑ የሚለው ላይ ከተጠቀማችሁ አጣ ዩልቁ ነው የሚባለው ለምን ረቡል ዒዛ የሚለው ታርጀት ፍዙ መስላችኋል በማዕለም በአክቲቭ ነው የምትቀሙ ታክቲቭ እንዳታረጉ አጣ ዩልቃ ሳይሆን አጣ ዩልቂ እስከሚጥል ድረስ ረቡል ዒዛ ረብል ዒዛ እስከሚጥል ድረስ ሪጅለው ሪጅሉ ሪጅለ የሚለው ህዝብ የኡማስም ቢሆን ነው ወላኪን ሁና አጣ የዱአና ያለው አረብኛ وايضا አልቀደሙ ቀደም ማለት ላይፊሁ ተፍሲሩ ተፍሲሩ ጥራሽ የማይሆን ነገር ነው ቀደም ማለት ድልቀው ህዝብ ተብሎ አይፈሰር ቀደም ህዝብ ተፍሎ ተፈስሩ አያውቅም ደ እንትን ሪጅል ያጋጣሚ አረብኛ ሊገጥ ምን ይችላል ሪጅል ማለት ምንድነው ምን ትርጉም ሊኖር ይችላል ሪጅል ማለት እግር ሊሆን ይችላል ሪጅል ማለት ምን ሊሆን ይችላል መንጋ የሚለው ሊይዝ ይችላል ሪጅል ላይ ሊሆንላችሁ ይችላል ያጋጣሚ ሪጅል ብቻ ተነግሮ ቦታ አሁንም ሹባችሁን ይለቁብን ነበር የሚገርመው ወፊ ሪዋየትን ቀደም ሆኖ የሚለው ቀደም ከመጣ ደግሞ ሪጅል ሐቂቀተን ሪጅል ነው ማለት ነው እግር የሚለው ነው እንጂ የሚሆነው ግሩፕ ወይንም መንጋ የሚለውን አይይዝም ለምን ሪጅልን የሚወክል ሌላ ቃል ስለተነገረ አልገባችሁ ምን መሰላችሁ ሪጅል ማለት ሁለት ትርጉም አለው መንጋ ይሆናል እግር ይሆናል የትኛው ነው የትርጉም ሪጅል የሚለው የትኛው ሊሆን ይችላል ሌላ ሐዲስ እንፈልግ አገኘን حتى يضع رب العزة قدمه የሚል አገኘን አአ ሪጅል ማለት መንጋ ሳይሆን ቀደም ነው ቀደም ደግሞ ሌላ ትርጉም የለውም ነገር እንጂ ስለዚህ ሪጅሉ ወዲያ እንዳቅጣጫ መጣ ነው ማለት ነው በዚህኛው ተፍሲር አልገባችሁ مكناتهم حديث حديث يفسروا قرآن حديث يفسروا قرآن قرآن يفسروا النبي عليه الصلاة والسلام للذي أحسن الحسنى وزيادة سنان زيادة مال من مالسنا فتأماري مالسنا فتأماري ميسي ستطوال فتأماري بيسي ستطوال فتأماري من ستطوال فتأماري خادم ستطوال فتأماري فزو فتأماري نهار الناجزو نبي جوامت سنين هنا نجد قلت أرى قلت من نظر نبيار يتبالو النظر فلا وجه الله الكريم بلو فتصرفوا الرجل على كل سنة الله شمع سلال الرجل يستمت على مالا من مالسنا الله الرجل أجرمني هوني سلال الرجل مالك من قالي هوني سلال ليه يفين يوي هون بشي طوص سنة جبا ليلة رواية سنة فلق من حديثة جنية حتى يضع رب العزة أدامه يلي لاتنية أدام دجمو ليلة ترقمي له من انتي اقر انتي فلزق الرجل لون ودك أدام المانة قولنا من فكروا من مالسنا عندنا وأيضا القدم قدم كرجة قدم ما شاء الله وأيضا عون بديك جانب القدم قدم مالك لا يصح تفسيره ما ترجمه أيسر تلكم فهزنا فسر أيسر لا حقيقة بأونة منهم ولا مجازا فتوس منهم فمجاز ما يصير مجاز مالك من نبر بك إني مالك إني بك إني منهم هيك إني يتعلم لما سالي محمد عن بس سانو سلم محمد عندما بس أبى رأسه غريه دال ماله تارين محمد عندما بس أبو فلان له ماله تارين محمد من دونه ماله ترى جذنان ولا ماله تخلقون ماله ليه شيء مجاز كبالان ليه مجازي بالان أي كذا من يستقبله أجر ماله سايهم كذا من يستقبله سوتش بكذا ما شو سلم يهلو يونا نقدر لعب جنان يس ماله ترى أي كلام لا حقيقة بأونة توم كذا يالو حزب ماله تارين ولا مجازا بك إنين حزب ما لفارقه فمن ما ينفهم القائمة كذا يعني عم بس يالوجن حقيقة عم بس تام ملارس فما جازم يشتغل ملارس عم بس تاملون كلام نتكلم منه مجازا رجيم نتكلم عليه لمن إنه مجاز من ناريته لا تقولي شيء سكت لا جدنا شيء سكت أو مجازا نسكت عم بس تاي سكت على ما نم زنجر سكت لا سري ركوت ترى أنتني إلا أنتني قارب لك لا سيدي من الذين جروا ستتعلم ليبان من دون الملك وطاي ستة دلتن ولا مالك هلا بالله التوفيق السلام عليكم ورحمة الله وبركاته